جمع ما لا ترخصان، والإتيان بالصلاتين إحداهما في آخر وقتها والثانية في أول وقتها في ضيق. አንድ ሶላት መጨረሻ ወቅት ነው ምን ያህል ደቂቃ ይቀረው ይያልከ መጨነቅ ያኛው ደግሞ ገባው ያልገባም ወይ ይያልከ መስጋት ይሄ ራሱ ዲቅ ነው ጭንቀት ነው የሚያመጣውና ለርኹሳ የተባለው ነገር ወደ ዲቅት መለወጥ ያስከትላል ሲል ይተቻል። ይድራይ ድሪኩ አክተሩ ኻሳ ፈማረ ይከብር አና ነህ ያወለ ወቅቱ ምን ያህል ደረሰ ምን ያህል ይወጣ የሚለውን ተራው ሰው ቀርቶ ታላላቅ ሰዎች እንኳን ይሄን ተንከቀው ለማወቅ ያዳግታቸዋል። በተለይ በዛ ጊዜ ማለት ነው። አሁን ጊዜው ሁሉ ነገር በደቂቃ ስለምትከታተለው ልታቀው ትችላለህ። ወታ በእብኑ ሐዝሚን ወንዲ ወሪዋየትን አማሊክን አንደው የጁዙ ጀምዑ ተኽሪ ዱነ ተቅዲሚ። እንደገና ደግሞ ኢማሙ ማሊክና እብኑ ሐዝም የተባሉት ሁለቱ ኢማሞች ደግሞ ጀማዓ ተኽሪና ጀማዓ ተቅዲሚ የሚለው ሙሉ በሙሉ ሳይቀበሉ በግማሽ ተቀበሉት ማለት ነው። ጀማዓ ተኽሪ ይሆናል ጀማዓት ተቅዲም ግን ሶላት ሳይደርስ መስገድ ስለሆነ አይሆንም የሚል ደግሞ ራእይ ያላቸው ማለት واجب عن الحديث بما قاله بعض العلماء من المقالف واختلف ايضا في حكم الجمع جمع من ذا يفقد لا يفقد ምለው ላይ ስለዚህ ዋናው ነገር ተሻሪው አንድ ነገር ከመጣ መቸገር አያስፈልግም እጅቲሃድ ደግሞ ቦታ የሚኖረው ሻሪው ነስ በለለበት ቦታ ነው ነስ ከመጣ ነብዩ ያሉት ይያለ ሌላ ሰው ጋር መፈላሰፍ አስፈላጊ አይደለም። መዛሀብ ሻፊዒ ወአህመድ ወጅሙሩ ኢላ አነ ሰፈረ ሰበቡ ጀሚዕ ተቅዲም ወተኽሪ ወሩአቱ አማሊክ መዛሀብ ማሊኩ في المشهور عنه الى اختصاص الجمع بوقت الحاجه امام مالك ደግሞ جمع ማረግ በመሰረቱ ይፈቀዳል ግን በጣም በሚደክመውና በሚቸግረው ጊዜ ይላል وهي اذا جد به السير وزو በጣም አስቸኳይ በሚሆንበት ጊዜ واختار شيخ الاسلام تيميه وقوى ذلك ابن القيم في الهادي قال الباجي كراهه مالك للجمع خشيه ان يفعله ما يقدم من يدبر عليه دون بشكته واما اباحته اذا جد به السير فلحديث ابن عمر سلزي امام مالك يسطر استساسه بمسرته تقبايته له دوزم بلو ميدكمو ما يدكمو لتنشوام سفر لتلقوام سفر لعبا اندي ادرغوت በጣም አድካሚና ጉዞ ረጅም በሚሆንበት ጊዜ ጀማዓና ተክሺር ማረጉ ጥሩ ነው። አለበለዚያ አዲ ከሆነ የማይቸገር ከሆነ ሁሉንም በየወቅቱ ቢሰግደው የተሻለ ነው የሚል አስተራቂ ሐሳብ አንተዋል። ወዳባ ወሐኒፈቱ ኢላ አደም ጀዋዝ ጀምዒ ኢላ ፊ አረፋ ወሙዝደሊፋ። ማማ ወሐኒፋ ደግሞ በአረፋና በሙዝደሊፋ ብቻ ካልሆነ በስተቀር በሌላ ሰፈር አይፈቀድም አሉ። ለምን? የኛው በሐጀተል ወዲያ ነብዩ ራሳቸው ማስገዳቸው በጀምዕና በተስገድ ስላረጋገጡባቸው ማምለጫ ሲያጡ ሰብቻ ተቀበሉ ማለት ነው። ሌላው ግን ሐዲሱ አልደረሳቸውም ማለት ስለዚህ እሳቸው እንግዲህ የመሰላቸው ነው ይሄን ተተቀበሉ ሌላውን የማይቀበሉበት ምክንያት አለም ሁለቱም በሪዋ በሐዲስ ነው እና የሰበተው ማለት ነው። ወስተደለ ጅሙሩ ቢአዲስ ጀምዕ አልሙጥላቃ ጀምሮ ለዑለማ ግን ሐዲስ ሰፈር የሆነ ሰው ሁሉ ጀምዕና ተክሲር ይችላል የሚሉ ሪዋጅ በርካታው ነው መጥቷል። እነዛ እስከመጡ ድረስ የሰውን አስተያየት አንፈልግም ባይናቸው አንተ ግዲስ ሰፈሪ ቢናዚሊን አው ጃዲን ፍሰይሪ ስለዚህ አንካሚ ከሆነ ረጅም ከሆነ ቀላል ከሆነ የሚለው መፈላሰፍ አያስፈልግም ሙሳፊር ነው ቁሳፊር ነው። ወሚና ማጃብር ሞጣ ሙአድ ኢብኑ ጀበል ምናነ ነብዩ ሰለላሁ ዐለይሂ ወሰለም አخر الصلاه يوما في غزوه تبوك በታቡክ ዘመቻ አንድ ቀን ሶላትን አዘግይተዋል ያው ተተለመደው ሰዓት ማለት ثم خرج فصلى الظهر والعصر جميعا ዞርን ታዘገዩት በኋላ አስር ከምስ ይመጣላቸው ተድንኳናቸው ወጡና መጀመሪያ ዞርን አሰግደው እንደገና አስርን ቀጠሉበት ይላል። ثم دخل ثم خرج فصلى المغرب والعشاء እንደገና ኢሻና መግሪብም ላይ እንደዛው አደረጉ። قال ابن عبد البر هذا الحديث ثابت الاسناد وذكر الشافعي في الأمي وابن عبد البر والباجي أن دخوله وخروجه صلى الله عليه وسلم لا يكون إلا وهو نازل غير جاد في السفر وفي هذا رد قاطع على من قال لا يجمع إلا من جد به السفر فقزولا يتتمدوا قالوا نبستكر جمع ما رجل لبتم يميلوتن يأخر صالح حادث يمكنوا استكمتوا عرفوا إياهدوا زورنم عصرنم جمع درقوا قويتوا دموا يعني أبوة سيلكوا زورنم عصرنم عدرقوا إلا ስለዚህ በጉዞ የተጠመደ ብቻ ነው ጀምዕ የሚፈቀድለት የሚለው ያፈርሳል ለማለት። አማ ደሊሉ ኢማሚ ማሊክ ወሸኺ ልእስላም ተግቢያ ፈሐዲሱ ኢብኑ ዑመር انه كان اذا جد به السير جمع بين المغرب والعشاء ويقول النبي كان اذا جد به السير جمع بينهما هي يتوقع على طريق الاولى ማለት ነው። አጣለም ይችላል ይሰር ሙሳክርስ ከሆነ ድረስ ተረፍተ ላይ ወንት ይችላል ማለት ولكن ان الجمهور زياده في الالهه في عاديه يحسن قبولها ولان السفر موطن مشقه في النزول والسير سفر سفر منهم بيون اركامي نو انصارهم بيون باهون غزي انكم بيون مغواغواجاوچ منهم زمناوي بيونو بغزو لا يال سعودي كام اندبيسماو ايتراتر بيربولان انكم بيون معناته سلازي هي رخصه الله يسطو قدي اتلنا ونا ما انهم سوف يتكم بتشلال ولان رخصه الجمع ما جعلت الا للتسهيل فيه نا هي رخصه الجمع متى ومجمبر يعونوا لما اقلل تولونه الله سبحانه برو يسطون هديه ليلا سوف يكما يكبا مثل اي مكنيات يقرب ما قال القيم في هذه جعل حديث معاد ونحوه ان ادلتي على ان رخصه الجمع لا تكون الا في وقت جد في السير اما راي ابي حنيفه فمردود بالسنن الصحيحه الصريحه ግሬ ሁለቱ ዑለሞች በሶስት ደረጃ ሆነዋል ማለት ነው። ጫፍ የደረሰ ተሽሪዕ ያደረጓሉ፣ በጣም ያቀለሉም አሉ፣ መካከለኛም ሆነዋል። መካከለኛ የሆነው አማካይ ይሆናል ጥሩ ነው ማለት ነው። ማስረጃው ባመዘነ ቁጥር ግን ተሽሪዕ ያለበት ከሆነ ሩክሳ ያለበት ማስረጃ እስካለው ድረስ ችግር የለውም ተቀባይነት አለው ማለት ነው። ታለ አራቴካ እሺ አባይ الاولى ما ذكره المؤلف في الجمع لاجل السفر وهناك اعذار غير السفر تليه الجماعه اون ان يا مسافر يا محدثو يا متاو بسفر لاي بتا نو نسن يقربو معناته فسفر وچ يهونو مكنياتوچ برخصه يمياتو نغروچ اندالو لتاوس يگبال من حال ما طور عندنا هايلنيا زناب بميمتا غزي غرف دوم دمو زنابو لما هيد يميكلكل بنوانبت غزي ያኔ ጀምዕ ቢደረግ ይቻላል ማለት ነው። ሐዲስ መጣል ፈቀደው ቡኻሪ ዩአነ ነብይ ሰለላሁ ዐለይሂ ወሰለም ጀማዓ በይነ المغرب والعشاء في ليله مطيره ዝናባማ በሆነ ለሊት مغربና عشاء ባንድ ጊዜ አሰግደው አሰናብተዋል የሚል መጣል ማለት ነው። ምክንያቱም በዛ ጊዜ እንዳሁኑ ዘመናዊ አይደለም ከተማቸው ጭቃ ነው ዝናብ ከመጣ ማለት ነው። እንደገና ጨለማ ነው መብራት የለም ከተማው ውስጥ ዳመና በሚሆነበት ጊዜ ሀታ ጨረቃ ከዋክብት እንኳን አይኖርም። ያኔ ድግግ ጨለማ ይሆናል በዛው ላይ ጭቃ ዳልጥ ይሆንና ሰዎች ወግረብ ሰግዳቸው እንደገና ተመለሱ ለኢሻ ከተባሉ ይከብዳቸዋል። ያ መጠለያውም የለም ለዛ ሲባል ሩክሳ ተሰጥቷል ማለት ነው። ወخصል ጀማዓ ሆና በልመግሪብ ወልኢሻ فقط ነው ዋናው ምክንያቱ ጨለማ ስለሆነ ጨለማና ዝናብ ተገናኙ በጣም ይከብዳልና የመጣው ሐዲሱ መግሪብና ኢሻ ላይ ብቻ ነው። ዙነዙሪ ወላስ ዙርና አስር ላይ ይሃል መጣ ማለት ነው። ምክንያቱም ብርሃን ነው። ወጀወዘው ጀማዓቱ ምን ሆኖ ማማህመድ ዋሳቡ ግን በቂያስ ያው ለዶሩራ ለችግር ከሆነ ለመግሪብና ለኢሻም የመጣው በቂያስ ለዙርና ለአስር ከሆነል ብለው ማማህመድ እሱንም ፈቅደዋል ማለት። وكذلك المرض እንዲሁም ደግሞ ከባድ የሆነ በሽታ ያለው ሰው ባንድ ወቅት እንደምንም ተጠናክሮ ጥርሱን ነክሶ ሊሰግድ ይችላል። በየወቅቱ መነሳትና መስገድ ግን ይከብደዋል። ያ ከሆነ በሽታው የሚያስገድደው እስከሆነ ድረስ ተቆራባቸው ሆነቱ ሶላቶች እንደ ሙሳፊር መስገድ ይችላል በሽተኛ ማለት። በቀድረው ሙስሊሙን አነ ነብዩ ሰለላሁ ዐለይሂ ወሰለም ጀማዓ በይነ ዙሪ ወልአስሪ ወልመግሪቢ ወልኢሻ ምን ገይሪ ኸውፊን ወላ ማጥር ኢላ። በተለምዶ እንግዲህ ጀምዕ የሚደረገው ወይ በጦርነት ሲሆን ጥላት ያጠቃናል ብለው ሲፈሩ ወይም ደግሞ ዝናብ ሲመጣ ወይም ደግሞ ረጅም ጉዞ ላይ ሲጠመዱ ነበር። ከዛ ውጪ በሆነ ምክንያትም ጀምዓ አድርገዋል የሚል ሪዋያ መጣ ማለት ነው በሙስሊም በኩል። وفي روايه من غير خوف ولا سفر مسافرهم سايهونوا سغاتهم ساينورباچو ماطورم ساينورين وليس هناك الا المرض لا هي يعملكتو منينو مرض جاء بشتا يعاماموچو نبر معناته سلامماچو ري باند وقت اندمطو اسغريواچو هيدو دهقوم متا سلام مايچلو معناته بزير اولوتال وكرجا غزو كثير من العلماء منهم مالك واحمد واسحاق والحسن ናኢማሙ እንግዲህ ነብዩ ስለነበሩ ያለሳቸው መስገድ ይከብዳቸዋል ሷሃቦች ማለት እሳቸው ደግሞ ለመምጣት አሁን ከባብዷቸዋል አማቸው ነበር። ስለዚህ በዛ ምክንያት ነው እንጂ ምን غیر سبب አይደለም ብዙ ሰው አላወቀውም እንጂ سبب እንዳለ ነው የሚያሳየው። ምክንያቱም ያለ سبب ቁርአንን መጣስ አይቻልምና ማለት ነው። وقال به جماعه من الشافعيه فمنهم الخطابي واختاره النووي وصحيح مسلم